الله وبركاته. الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. باب قول الله تعالى: وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون. عن أبي هريرة رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: يقبض الله الأرض ويطوي السماء بيمينه، ثم يقول: أنا الملك، أين الملوك الأرض؟ رواه البخاري. وله عن ابن عمر رضي الله عنهما عن رسول الله صلى الله عليه وسلم قال: إن الله يقبض يوم القيامة الأراضين، وتكون السماوات بيمينه، ثم يقول: أنا الملك. وفي رواية عنه أن رسول الله صلى الله عليه وسلم قرأ هذه الآية ذات يوم على المنبر: وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون. ورسول الله صلى الله عليه وسلم يقول هكذا بيمينه، يحركها ويقبل بها ويدبر، يمجد الرب نفسه: أنا الجبار، أنا المتكبر، أنا العزيز، أنا الكريم. فرجف برسول الله صلى الله عليه وسلم صلى الله عليه وسلم المنبر حتى قلنا لا يخرن به. رواه أحمد. أستاذ سيبقى جتاوت ألني الله. ورواه مسلم عن عبد الله بن مقسم أنه نظر إلى عبد الله بن عمر رضي الله عنهما كيف يحكي عن رسول الله صلى الله عليه وسلم كيف يحكي عن رسول الله صلى الله عليه وسلم قال: يأخذ الله عز وجل السماوات وأرضيه بيمينه فيقبضهما فيقول: أنا الملك، ويقبض أصابعه ويبسطها فيقول: أنا الملك، حتى نظرت إلى المنبر يتحرك عن أسفل شيء منه حتى إني لا أقول أساقط هو برسول الله صلى الله عليه وسلم. إزي قال لكم السلام. سميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. يا زاري وباب يا جيت اتشنن النا يا املاك اتشنن يا الله انت علاك النت عظمة يمن الردابت يمن ما ربت تالاك هنا بابنا. ሶስተኛ ባብ ላይ ነን። قول الله تعالى: وما قدر الله حق قدره، الله انت كبيون ما وقال وقتم، والارض جميعا قبضته يوم القيامه، مدر بتقلا الله يتنسائي كن بچبطو سرنا يالچو، والسماوات مطويات بيمينه، سماياتم بكنيو يتتقللو ناچو، سبحانه وتعالى عما يشركون، በእርሱ ላይ ከሚያጋሩበት ነገር ጥራት ይገባው የሚለው ባብ ስር ነው ያለን። عن ابي هريره رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: يقبض الله الأرض الله مدرني شبطال ويطوي السماء سماء نمي تقللال بيمينه بكن يجو ثم يقول كزام ملال أنا الملك أنين نبوس أين ملوك الأرض يتالو يمدر نبوسوت شلال رواه البخاري وله أهون البخاري بزقبه للا زقبه عن ابن عمر رضي الله عنهما عن رسول الله صلى الله عليه وسلم قال إن الله يقبض يوم القيامة الأراضين الله تنسى يكن مدروشني جابطا الشوال وتكون السماوات بيمينه سماوات بكن يتتقلل يهنا له ثم يقول أنا الملك أنين ينبو سلال ይሄ ባብ እንግዲህ የጌታችንን የአላህን ታላቅነት ነው እንዳለ ሚነግራን ፍጥረታት በተቃላ በሱ ቁጥጥርና በሱ ግዛት ስር መሆናቸው ከጌታችን ስልጣን ከጌታችን ቁጥጥር ከሱ ኃያልነት ሊወጣ የማይችል ምንም የዩኒቨርስ አካል እንደሌለ የሚያስረዳን ፓርት ነው ስለዚህም ሰዎች ወማ ቀደሩላህ ወማ አረፉላህ ማለት ነው አንደኛው ተፍሲሩ ወማ ቀደሩላህ ሲል اللهن على وقتن حق قدره اي حق معرفته لسو يمگباون تگبيون ماوك تالاقنتون على وقومن ليلو دمو تفسيرو وما قدر الله اي وما عظموه اللهن على كبروتم على تلقوتم حق قدره اي حق تعظيمه لسو يمگباون تالاق اكبروت معناتن وما عبد الله حق عبادته سوستنيا دمو لا الله يمگباون تگبيون املكو على ملكوتم معناتنو مكنياتم ياملاكاچن يا الله كبر ياملاكاچن يا الله سلطان الناچلوتا گدب يلو لكيت يلو نگر كهونا مانم لكول لياوق ايچلم معناتنو وما قدر الله اللهن على كبرهم اللهن على وقوم اللهن على ملكهم حق قدره لرسو يمگباون تگبيون ماوك لرسو يمگباون تگبيون كبر مسقط لرسو يمگباون تگبيون املكو بماملك سوچ لالله يمگباون السطم سهيال گيتا نو مكنياتهم والارض مدر بتقلالا جميعا ሁላቸውም ይላል ሰባቱም مدر ማለት ነው مدر بتقلالا ምን ትሆናለች قبضته بጭብጡ ሰው ትሆናለች አታመልጥም የትም ማለት ነው በጌታችን sultaan በጌታችን ቁጥጥር ጭብጡ ስር ትሆናለች يوم القيامة يتنسايكن ዛሬ 7 ቢሊዮን ህዝብን ተሸክማ የኖረቻው አውተር ፓርት ብቻ ነች አንደኛው አመድር እሷም አንድ አራተኛዋ ላይ ነው እንግዲህ 3 አራተኛዋ በውሃ ተሸፍኖ እየተባለ እንዲህ የሰፋቸው አመድር ከተቀሩት ወንድሞቿ ከስድስቱ መድር ጋራ ሆና 7ቱም አንድ ላይ በጌታችን ጭብጥ ስር ነው የሚሆኑት የቂያም ቀን ይሄ አይነት ታላቅ ጌታ ነው ታዳ ይሄን አላህ አላወቁትም ተገቢውን ማወቅ ለርሱ የሚገባውን ተገቢውን ክብር አላከበሩትም ወሰማዋት ሰማያትም እንደዚሁ መሬትን ጠቅልላ ሸፍና ያዘች በስፋቷ ሰባቱም ሰማያት መጥውያቱን የተጠቀለሉ ይሆናሉ እንደ ወረቀት ማለት ነው በየሚኒህ በቀኝ እጁ በችሎታውና በኃይሉ ስር ማለት ነው ከዚህ ትልቅነታቸው ጋራ ሰባት ሰማያትም እንደ ወረቀት ይጠቀለላሉ ሰማያትና ምድርን በጥቅሉ በእጁ ያስገባ በችሎታው ስር የሚያደርግ ኃያል አምላክ ነው ይሄን አምላክ ተገቢውን ማወቅ አላወቁትም ተገቢውን ክብር አልሰጡትም ተገቢውን አምልኮ አላመለኩትም ሱብሃነሁ ከጎዶሎ ባህሪ ጥራት ይገባው ይላል سبحانه الله طرات الجبا وتعالى كف يلنا يطرانو عما يشركون بس لايك ميادغربت نجر اي تنزه وتقدس كبدله بحري طرات الجبا اندزي هنت هيال املاك الله اغارنا يشام كلن نجر اندي مادرج يميشل كهونه لمندنو ورسول اي اغار ما بجت يسفلغو اغار ما يسفلغو اكل يفلغون نجر بቻውን ማሟላت የማይችል ሲሆን ነው ሸሪካ ወይም አክሲዮን የሚያስፈልገን አንድ ሰው ብቻውን ማከናወን የማይችለው ነገር ሲሆን ነው። ታዲያ ጌታችን አላህ ብቻውን ሰማያትና ምድርን በጭብጡ መክተት የቻለ አምላክ ከሆነ ምንድነው እንግዲህ ምን ነው? عبد الله بن عباس رضي الله عنهما تناقروا بتبالوا أسر لي من دنياله ما السماوات السبع والأرضون السبع في كف الرحمن إلا كخرضلة في يد أحدكم سبات سمايات الناس سبات مدر الرحمن مداف لي الرحمن الجلي بكمته يمين وراتش ودرشا بانداتش الجلي يتكمته يقوم منظر فرينو ميهونو تالي በእጃችን ላይ የጎመን ዘር ፍሬ ቢቀመጥ ምንም የሚያመጣው ነገር የለም ከጎመን ዘር ፍሬው ትንሽነት ከመዳፋችን ስፋት አንጻር ቦታን አይይዝም ሰባት ሰማይና ሰባት ምድር አርህማን እጅ ላይ ቢሆኑ ድርሻቸው እንደ ጎመን ዘር ፍሬ ነው እንዲህ አይነቱን ታላቅ ጌታ እንዴት ተጋሪ ይበጅለታል አላህ ለከት የለውም ለታላቅነቱ ለዕውቀቱ ለሁሉም ነገር ስለዚህም ከሚያጋሩበት ነገር ራስ ይገባው አላህ ተጋሪ የሚገባው ጌታ አይደለም ታላቅነቱን የሚገልጽ አንቀጽ ነው ማለት ነው በዚህ የቁርአን አንቀጽ ስር የተነገሩ ብዙ ሐዲሶች አሉ እነዛን ሐዲሶች ደግሞ እንመለከታቸዋለን አንደኛው ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ ነው عن ابي هريره رضي الله عنه قال كابي هريره رضي الله عنه بتلالف حديث مسرات من على سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا سيرو سماحاتشو من قال يقبض الله الله يجبط ليزال الارض مدرني يزوال ويطوي السماء سماينم يتقللوال بيمينه بقنيج جيتاچن الله ሰማያትና ምድርን በእጁ ይተከልላል ማለት ነው ከዛስ ثم يقول كذام ملال انا الملك ንጉስ ማለት እኔ ነኝ ይላል በአለሙ ላይ የነገስ ብቻኛው ንጉስ እኔው ነኝ አይነ ሙሉኩ الارض يتالو የምድር ነገስታቶች በመድር ላይ ንጉስነን ገዢነን ሲሉ የነበሩ እና ንጉስና አጼዎች የታሉ ይላል የቂያም ቀን የለም ድምጽ የሚባል ነገር አይሰማም እውነተኛ ንጉስ አላህ ብቻ ነው ጌታችን አላህ በንግስናው ተጋሪ እንደሌለው ሱረቱል ፉርቃን እንደዚሁም ሱረቱል ኢስራእ ላይ ነግሮናል الذي له ملك السماوات والارض ولم يتخذ ولدا ولم يكن له شريك في الملك الله بنقسنا وتغاري يلو ጌታችን ንጉስ ነው ማለት ትርጉሙ ምንድነው በዩኒቨርስ ላይ መሪና አስተዳዳሪ እሱ ነው የሚፈልገውን ይሾማል የሚፈልገውን ይሽራል የሚፈልገውን ህያው በማድረግ ይፈጥራል የሚፈልገውን ደግሞ ሩሁን በመወሰድ ይገድላል የሚፈልገውን ከፍ አድርጎ ያከብራል የሚፈልገውን ዝቅ በማድረግ ያዋርዳል እያንዳንዱ በዚህ ዓለም ላይ የሚከናወን ምፍቃሉ ዘራ የብናይን ክብደት ያከለ እንኳን ቢሆን ማለት ነው በጌታችን ጀዋዛት በኩል ሳይልፍ የሚሆን ነገር የለም ማለት እያንዳንዷ የዩኒቨርሷ የትንኝ እንቅስቃሴ የጉንዳን እርምጃ በጌታችን ዘንድ ይለፍ ቃል ሳይኖረው አይኖርም ማለት ነው ሁሉንም ይቆጣጠር ነው አላህ ከፈጠረ በኋላ ዝም ያለ ጌታ አይደለም ዩኒቨርሱ በጠቅላላ በቁጥጥሩና በግዛቱ ስር ነው ጉንዳን አንደኛው ንግሯን ማንቀሳቀሳት ይችላል ኢላ ቢኢዝኒሂ በአላህ ፍቃድ ቢሆን እንጂ ማለት ነው ስለዚህ ጌታችን ዝም ሲል አማኝ ባሪያዎቹ በዚህ ዓለም ላይ ሲደበደቡበት ደማቸው ሲፈስ ንብረታቸው ሲወረስ እንደዚሁም ደግሞ ሴት ያላህ ባሪያዎች ክብራቸው ሲነካ ዝም ያለው ስላላየ ስላልሰማ አይደለም ለህክመቲን ያዕለሙሁ እርሱ ራሱ ለሚያውቀው ጥበብ ነው ኢማ ቢሰበቢ ዙኑቢና ወይ በራሳችን ወንጀል ነው በኡማው ካልሆነም ኢብቲላኡ ሚን አላህ ካላህ ዘንድ የሆነ ፈተና ነው አላህ ለሚያቀው ጥበብ እንጂ ከአላህ ግዛት የሚያመልጥ የለም አይደለም ለዓላማ ለዒባዳ የተፈጠረው የሰው ልጅ ይቅርና የጉንዳን እንቅስቃሴ አላህ ዘንድ ያለ ፍቃድ የለም ሁሉ ነገር በሱ ስር ነው ያለው ነው በቃ ንጉስ ማለት ይሄ ነው ትርጉሙ እንጂ መላእክቶችን በየስፍራው አሰማርቶ እናንተ ተቆጣጠሩልኝ ብሎ በክልልና በቀበሌ መድቧቸው እሱ ሪፖርት ተቀባይ ጌታ ነው ማለት አይደለም መላእክቶችኛ ላይ ተወክለዋል የሚለው ትርጉም ለኛ የሚረዳን ጋርድ እንደተመደበልን አምነን አጽንኦት እንዲሰማንና መረጋጋትን እንድናገኝ ነው እንጂ መላእክቶችን ራሳቸው የሚቆጣጠራቸው ጌታችን አላህ ነው እነሱ ራሳቸው ጭምር ማለት ነው እንጂ እኔ ላይ የተወከሉ መላእክቶች ከፊትና ከኋላ ጠባቂዎች ያሉልኝ ብዬ ወደ እነሱ ማስሩበትም ሴኮንድም የለኝም። ቀድሞ ነገር እነሱን ማን ተበቃቸውና እኔ ሊጠብቁኝ ይቅርና እንደ ሰበብ ያው ግን የሥራ ድርሻ ተሰጥቷቸዋል። ለክናት የተወለደውን ልጇን ተጠብቀዋለች እንዳይወድቅባት እንዳይጎዳባት። ወነተኛ ጠባቂ ግን ከሄደና ሆነም አላህ ነው። ለሷማ ቀመነና ብርታት የሰጣት አላህ ነው። ልጁም እንዳይጎዳ የሚያደርግ እሱ ነው። ስለዚህ መላእክቱንም በሐቂቃም ይጠብቅ ማን ነው? ጌታ አላህ ነው። ለዚህ ነው አነል መሊክ ንጉስ ማለት እኔ ነኝ ይላል። በዩኒቨርሱ ላይ የነገሰ ብቸኛ ንጉስ አላህ ነው። አይነ ሙሉኩል አርድ የታሉ የምድር ነገስታቶች? ይታያ ንግስናችሁ የጠፋ ከአፈር በታች ገብተዋል። ዓለምን ያስጨነቀው የነበሩ ንጉሶች ሞተዋል። ስለዚህም የቂያም ቀን እንዲህ ይላል ምላሽ የለም ሁሉም ከአፈር በታች ነው። ራዋሁል ቡኻሪ ቡኻሪ የዘገበው ሐዲስ ነው። ወለሁ አይሊ ቡኻሪ አሁን ደግሞ ቡኻሪ አሁንም በዘገበው ከሌላ ሰሃቢ አነ ኢብኑ ዑመር ረዲየላሁ ዐንሁማ ከኢብኑ ዑመር ከዑመር ልጅ አብዱላህ ኢብኑ ዑመር ማለት ነው ረዲየላሁ ዐንሁማ ከሳቸው በተላለፈው ደግሞ አን ረሱልላሂ ሰለላሁ ዐለይሂ ወሰለም ከነቢያችን ዐለይሂ ሰላቱ ወሰላም ምን ተባለ? ኢነላሃ የቅቢዱ አሁንም አላህ ይይዛል ሊጨብጠዋል የውመል ቂያመቲ የቂያም ቀን ሰዎች ከመቃብራቸው የሚቀሰቀሱበት እለተ ትንሳኤ ላይ አልአርዲነ ምድሮችን ይጨብጣቸዋል ወተኩኑ ሰማዋት ሰማያትም ይሆናሉ እንደዛው ቢየሚኒሂ በቀኝ እጁ በጌታችን አላህ በኃይሉና በእጁ ስር የተጠቀለሉ ይሆናሉ። ምድርና ሰማያትን ከጨብጠና ከያዘ በኋላ ثم يقول كذب ملال انا الملك نغوس ማለት እኔ ነኝ ይላል። نغوس ማለት እኔ ነኝ وفي روايه በሌላ ዘገባ ደግሞ አሁንም عنه كراسو كابن عمر በተላለፈው በሌላ ዘገባ ላይ ነው من አስተላለፈልን አነ ረሱላላሂ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰላም ቀራአ ሃዚሂ አልአያ ይሄንን አንቀጽ አነበቡ አለ። ዛተ የውሚን የሆነ ቀን ላይ አነበቡ አለል ሚምበሪ በሚምበር ላይ በተዘጋጀላቸው የኹጥባ መሰናዶ ሚምበር ላይ ሲወጡ በሚምበር ላይ ሆነው አነበቡ አሁን ያየነው ወማ ቀደሩ ላህ ሐቀ ቀድሪሂ ወልአርዱ ጀሚዓን ቀብደቱሁ የውመል ቂያማ ወልአርዱ ጀሚዓን ቀብደቱሁ የውመል ቂያመቲ ወሰማዋቱ መጥውያቱን ቢየሚኒ سبحانه وتعالى عما يشركون ይሄንን አንቀጽ ነብያችን አለይሂ ሰላቱ ወሰላም አነበቡ። ከዛስ ወረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ይላል ይሄንን የቁርአን አንቀጽ በሚያነቡ ጊዜ የቁሉ ይሉ ነበር አለ። እዚህ ጋር በመላሳቸው አይደለም ይሉ ነበር የሚለው በሰውነታቸው አክሽን ነው። እንግዲህ እዩ ይህን አንቀጽ ያላህ መልእክተኛ ሲያነቡ እሳቸው ግን ይሉ ነበር ሀከዛ እንደዚህ በየዲሂ በእጃቸው በአክሽን ማለት ነው እንዲህ ይሉ ነበር ያለ ኢብኑ ዑመር የእሳቸውን ምሳሌነት በተግባር ይገልጸው ነበር። እንዴት ይሉ ነበር በእጃቸው ስንል ይሐሪኩሃ ያንቀሳቅሱ ነበር። አላህ ሰማያትና ምድርን ይጨብጣል ይይዛል የሚለውን አንቀጽ ያላህ መልእክተኛ ሲያነቡ በአክሽን አዳማጭ የሆነው ሰው እንዲገባው እጃቸውን ያንቀሳቅሱ ነበር። በምን መልኩ ነው የሚያንቀሳቅሱት? ወይቅቢሉ ቢሃ ወደፊት ይዘረጉታል እጃቸውን ወይድብር ወደኋላ ደግሞ ይመልሱታል። እጅን መዘርጋትና ማጠፍ ማለት ነው። ወደፊት ወደኋላ እጃቸውን እንዲያደረጉ ሰማያትን ጌታ አላህ በመለኮታዊው እጁ እንደሚጨብጥ አስተማሯቸው። ይመጅዱ ረባሉ ታዳ ጌታም ያልቃል አሉ። ከዛም ነፍሰሁ ራሱን ማለት ነው አላህ ራሱን ከፍ ያረጋል ያልቃል ምን ይያለ ነው የሚያልቀው አንል ጀባር አልጀባር እኔ ነኝ ሃያል ማለት ነው ከጌታችን አንድ ስሙ አልጀባር ስለሆነ ሃያል ማለት እኔ ነኝ አንል ሙተከብር ኩራተኛ ማለትም እኔ ነኝ ኩራት የሚገባው ለኔ ብቻ ነው ስለዚህ ኩራት የኔ ነው መኩራት ያለብኝ እኔ ነኝ ማንንም ሊኮራ አይገባም የራሱ የሆነ የራሱ የሆነ ነገር ያለው የለም በዚህ ዓለም ላይ ዱንያ ላይ ያለን የኔ የምንላቸው ነገሮች ሁሉ በቃ የተወሰው ቋንቋ ናቸው አይደል ውሸት አልባ የሆኑ ዘለቄታ የሌላቸው የኔነት ጀዋሉ የማን ነው የኔ ነው መኪናው የማን ነው የኔ ነው እሺ ስትሞቱስ የኔ የሚለው ይቀራል አረ የምን ስትሞቱ ገና ሳትሞቱ ራሱ ሀዊ ትጠየቃለች ይሄ ብር የማን ነው የኔ ነው ትላለች መጨረሻ አንቺ ራስሽ የማን ነሽ አይ እኔማ ያአላህ ነኝ እንዴ ራሷ ያአላህና እንዴት ጀዋሉ የሷ ይሆናል ታዲያ ስለዚህ ያንቺን ራስሽ ውሰጂ አንቺን አላህ ሊወስድሽ ነው ብትባል ምን ተረፋት ራሴ አላህ ከሆንኩኝ ምን የኔ የሆነ ነገር አለ እኔነታችን ራሱ ምንድነው የጌታችን የአላህ ነው የኔ የምንለው የለም እኔ ነኝ ኩራት የሚገባኝ ያለው ለዚህ ነው ሁሉን እንደፈለኩ ማደርግ እንደፈለኩ ማስገኘ ነኝ ስለሆንኩ አነል ሙተከብር መኩራት የሚገባኝ እኔ ነኝ ኩራተኛ ማለት እኔ ነኝ ኩታዬ ነው ልብሴ ነው እናንተ እንዳትኮሩ ተብለናል ለዚህ ነው ቀልቡ ላይ ምስካን ዘራ የጎመን ዘር ፍሬ ታክል ኩራት ያለበት ሰው ጀነት አይገባም ምን ያለ አላህ ይጠብቀን ምን አለህና ነው ምትኮራ የተሰጠህ ማንነትህ ራሱ ለኩራት አያበቃማ ወላ ተምሺ فی الارض مرحا መሬት ላይ ስትሄድ አትንጠባረር ይላል እየነጠርካት فإنك لن تخرق الارض መሬትን አትሰረጉዳት የፈለክ ብትንትን ብትን አባይደር በዚህ በኩል አልፏል የሚል ምልክት እንኳን በጫማዬ ሰርቼ ማለፍ አልችልም ምልክት እንደሰራ ከፈለኩ ያው ጭቃ ያለበት ቦታ መሄድ አለብኝ እንጂ ስለዚህ የቱንም ያህል ብትነጥር የቱንም ያህል ጉልበት ቢኖርህ መሬትን አትሰረጉድ ወለን ተብሉግ አልጅባለ ጡላ ወይ ደግሞ ወደ ላይ ብትነጥርና ብትዘል ተራራ ጋር አትደርስም 2 ሜትር ነው ዘለ የምትመለሰው 3 ሜትር ነው ስለዚህ ተራራ ጋር ማትደርስ ከሆነ ምን ትነጥራለህ ነው ግብጽ አገር ላይ ባለፈው አያችሁት ያ ግዙፉም ሰውዬ በጥንካሬው የ30000 ሰዎችን ጉልበት የሚይዘው 267 ፈረስ ጉልበት አለው የተባለው ሰውዬ አቅርቦት ግብጽ አገር ላይ ሙስሊም ነው የ30000 ሰዎች ጉልበት አለው እና ሳንቲሞችን ይሄ ዲርሃም እንደ 50 ሳንቲ ያሉትን ከአይኑ ጋር በማገናኘት ብቻ መስበር ይችላል አይኑ ጋር አስጠግቶ በጣቱ ስብርብርብር ያደርጋቸዋል የ30000 ሰው ጉልበት አለው አሉ የ267 ፈረስ ጉልበት እንግዲህ ሰውነቱ ግዙፍ ሆኖ ሳይሆን ይሄና ያለ የተጋነነ ውስጥ ያለው ጥንካሬ ነው እኔ ወዲያው ዳውንሎድ ነው ያደረኩት አጃኢብ ነው በቃ ገረመኝ አላህም እንዲሰጣል ግን ተዋዱዑ አሉ መተናነሱ በጣም ይገርማል በጣም አቢድ ነው መስጂድ ይገባል በጣም ዝክ ይላል ለጌታው ትክክለኛ ማንነቱን ያወቀ ነው ማለት ነው እና የ30000 ሰው ጉልበት አለው ፌስቡክ ላይ ለቀውታል እኔ ለግሌ ወዲያው ዳውንሎድ አደረኩት እና ኢንተርቪው ያደረጉት በቃ እሱን አቅርበውት ስለሱ ማንነት ይናገሩ ነበር ውስጡ ያለው ጥንካሬ እያየሁት ነበር እንደ 50 ሳንቲ ያሉትን የኢትዮጵያ ወይ አንድ ብሯን አዲሷን እንደዚህ በሁለት እጁ ይዝና ስብርብር ያረጋቸዋል እዛው እንደ ወረቀት ማለት ነው ወይም ወደ አይኑ ያስጠጋና ከአይኑ ጋር አገናኝቶ አጥፎ መሰባበር ማለት ነው እናንተ ብራተም ቢሰጣችሁ ምስማርም ቢሰጣችሁ አረ ግዙፍ አይደለም ሙሳዓዳ እንዴ ግዙፍ እኮ አይደለም ጥንካሬው ነው ውስጣዊ ጥንካሬው በጣም ጠንካራ ነው ውስጡ የ30000 ሰው ጉልበት ይዟል ሲባል ሰውነቱ ገዝፎ ሳይሆን ውስጡ ብረት ነው እንደማለት ነው እና በጣም አጃኢብ ነው ያለው ታይሰን ስላልሰማ ነው ለእንደዚህ አይነቶቹ ለነ ታይሰን መናገር ነው አደብ እንዲይዝ እና አላህም እንደዚህ አይነት ባሪያ ያለው ታዳኛ ምን ተብተው ማንን አነል ሙተከብር እኔ ነኝ ኩራት የሚገባ አኝላል ጌታችን አላህ እንቀጥል አነል አዚዝ አለ አሸናፊ ምን እኔ ነኝ ዒዛ እልቅና የበላይነት። ከፈለጋችሁ እኔ ፌስቡክ ላይ ሼር አደርገዋለሁ ተመልሼ ማየቱ ከነሸጣችሁ ማለት ነው፣ ራሴ ጋር ስላለኝ እና ሱብሃንአላህ አጃኢብ ነው ያልኩት። خير اهو كتابنا نقرا انا العزيز الشنافم انينين انا الكريم شرنا لقاسم انينين الى لقيتاتنا الله انينين يا لقيتاتنا الله راسون يا رقال يا لقال كف يا درقال الشنافم شرون انينين هذا نبياتنا عليه الصلاه والسلام منبر لا هنا ويهنن انقص انببوا الله جيتاون جيتاتنا ራሱን እንዴት እንደሚያልቅ በዚህ መልኩ ሲናገሩ ፈራጀፈ ተንቀጠቀጠ ቢረሱልላሂ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ላይ ተንቀጠቀጠ አልሚንበሩ ሚንበር የቆሙበት ሚንበር ከስሩ ተርገፈገፈ ተንቀጠቀጠ ሐታ ቁልና እንዲህ እስክንል ድረስ ምን እስክንል ለይኽረነ ቢህ ይዛቸው ወደቀ እሳቸውን ይዞ ወደቀ እስክንል ድረስ ከታች ተርገፈገፈ የአላህን ታላቅነት ሲናገሩ ሚንበሩ እንኳን ያውቃል የጌታውን ታላቅነት ተርገፈገፈ ይዟቸው ሊወድቅ ነው ብለን እስክንናገር ድረስ ማለት ነው አላህ ታላቅ ጌታ መሆኑን በዚህ መልክ ነብያችን ሰለላሁ ዐለይሂ ወሰለም ነገሩ الشيخ بخاري كذكبه زغبا دم وطن ود مسلم زغبا نهيد ورواه مسلم عن عبد الله بن مقسم امام مسلم بزغبه صحيح زغبا دغمو بليلا زغبا عن عبيد الله بن مقسم كعبيد الله بن مقسم لتلفه انه عبيد الله بن مقسم نظر تملكته الى عبد الله بن عمر ودع عبد الله بن عمر تملكته كيف يحكي انديت اندميجلت انديت اندمينناجر ودسو تملكته رسول الله صلى الله عليه وسلم يا الله ملكتنيا انديت يجلصونا يناجروا اندنبر تملكتهم عبد الله بن عمر دمو يا الله ملكتنيا انجلصا انديت يناجروا اندنبر انديت يجلصوا اندنبر اسو ياسايال معناتنو بتراو تملكته وتادا ولسو من ينبر قال اندي هذا ياخذ الله عز وجل كبره كف له النا يلاقى الله يزال سماواته سماياتنا وارضيه مدروچن يزاچوال بيديه بهولت ملكوتاوي اجوچ بهولت ملكوتاوي اجوچ يزال فيقول كذام يلال انا الله اني الله نني يلال ويقبض اصابعه جيتاچን መለኮታዊ ጣቶቹን ይይዛቸዋል ወይምሱጡሃ ይዘረጋቸዋል ጣቱን ይጨብጣል እንደዚሁም ይለቀዋል ወይም ወይምሱጡሃ ይዘረጋዋል አናል ملك እኔ ነኝ ንጉስም ይላል ይሄንን አይነት ገለጻ عبد الله بن عمر ሲናገር حتى نظرت ولكذا እስከመለከት ድረስ ነው الى المنبر ወደ منبرو ልክ በማይ ግዜ የተحرك ይንቀሳቀስ ነበር من اسفل كسرو شيء منه يهون አንዳች ነገር እስኪንቀሳቀስ ድረስ ማለት ነው እስከመለከት ድረስ አራንደውም حتى اني لا اقول اني እንዲስክል ድረስ ነበር ያደረሰኝ ምን እስክል ድረስ አሳቂቱን ይዟቸው ወደቀ هو اسو منبرو برسول الله صلى الله عليه وسلم يا الله ملكتنيان عليه الصلاة والسلام يزو ودك بيه اسكن ناقر درس خسرو عنداتش نقر سيرقفقف سينكتكت الناس انكانك ام ملكتنا الضرب مالت عبد الله بن عمر كالله ملكتنيان يأيون قل سألين اسكهون ايناتشو هاديسوش بتقل الله هلوم باند دمس ملكتاتشو من دنو يجيتاتشن يا اللهن تالاق النتنو ميستمروت املاكاتشن الله ሰማያትና ምድርን በጭብጡ ያደረገ ጌታ መሆኑን ያሳየናል። በሁለቱ መለኮታዊ እጆቹ ሰማያትና ምድርን በመያዝ ሰማያትና ምድርን እንደወረቀት በመጠቅለል ብቸኛ ንጉስ ብቸኛ ጌታ ኃያልና ኩራተኛ አሸናፊው እኔ ነኝ ብሎ ራሱን የሚያከብር አምላክ መሆኑን በዚህ ሐዲስ መሰረት እንረዳለን። ክብርና ኩራትም የሚገባው ለዚሁ ጌታ ለአላህ ነውና ይሄን ትምህርት ነው የምንማረው ማለት ነው። እናቆም እንቀጥል። ሁሉ ጀማሬ ምን ነበር ወደሚለው ልንገባ ነው። ቡኻሪና ሙስሊም በዘገቡት ሰሂህ ዘገባ ላይ ማለት ነው። وفي الصحيحين ببخارينا بمسلم لاي بهولت صحيحوچ እንደተዘገበው عن عمران ابن حسين كعمران ابن حسين رضي الله عنه لتلالفوا قال እንደዚህ አለ من على عمران ابن حسين قال رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام قالوا اقبلوا البشرى بالصراط تقبلوا ስራትን ተቀበሉ። ሰርፕራይዝ ነው የሚባለው በስራት ባጃ በስራትን ተቀበሉ። ያ በኒ ተሚም እናንተ የተሚም ልጆች ወይም የተሚም ጎሳዎች ሆይ በስራትን ተቀበሉ። አሉ አሉ الناسም ቀድ በሸርተና በርግጥ አበስረህናል። ስለዚህ አሁን እኛ ምን ፈልገው በስራቱን ሳይሆን ሰዓቲና የሆነ የሚሰጥ ነገር ካለ ስጠን። ሰው ትብተኛ ነው አይደል? አንዳንድ ጊዜ ትምህርት ማወቅ ሲገባው እውቀቱን ትቶ ወደ ሌላ ነገር ወደ አነሰ ነገር ይሄድና የሚበላ የሚጠጣ ገንዘብ ይጠይቃል። እሱን አበስረህናል። አሁን ፈዓቲና ሌላ የሚሰጥ ነገር ካለ ስጠን። ያነሰ ነገር ነው የሚፈልጉት። አመለጣቸው ማለት ነው። ከዛም ነብያችን ሰለላሁ ዐለይሂ ወሰለም اقبلوا البشرى بالصراط تقبلوا يا اهل اليمن انتم يا يمن سوچ ويا ليمنوچو دمو ادلو قربلاچو منالو الناسم قد قبلنا اشي برغتم تقبلنال ينغرن تقبلنال قالو كذام مالو يقرتا اقبلوا البشرى يا اهل اليمن قالوا قد قبلنا برغتم تقبلنا قالوا فاخبرنا انغدياوس نغرن عن اول هذا الامر يزيه نغرن جماري نغرن what is the beginning of the world يا يونيفرسو مجمريا من نبر يا نغراتوچ كله مجمريا مندنو بيغ بانغ تيوري አይደለም አሁን እንግዲህ የዛሬው ቢግ ባንግ ቲዮሪ ድሮ በነብያችን አለይሂ ሰላቱ ወሰለም ተገልጿል ማለት ነው። ዲስከቨር ተደርጓል። እናም እነሱ ይሄንን ማወቅ ፈለጉና አን አወል ሃዘል አምር ስለዚህ ጉዳይ መጀመሪያ ምንድነው? what is the beginning of the universe ብለው ጠየቁ። የፍጥረት ዓለማችን አወሉ መጀመሪያው ምን ነበር? قال الساچو مال كان الله ከሁሉ በፊት አላህ ነበር አለ። ጌታችን ነበር قبل كل شيء ከሁሉም ነገር በፊት አላህ ነበር። and وكان عرشه የጌታችን አርሽም ነበር على الماء በውሃው ላይ ነበር። وكتب ደግሞም ጻፈ وسن في اللوح المحفوظ لوح المحفوظ ويمطبق ሰሌዳው ላይ ጻፈ ذكر كل شيء يا نغراتوچ ሁሉ ትውስታን ውዳሴ ምንነትን ጻፈ ብለው ነገሯቸው። قال على عمران ابن حسين ተመለከቱ እንግዲህ ደና ትምርት እንዳያስተላልፍልን ፈአታኒ መጣብኝ አቲን አንድ ሰው መጣብኝና فقال لي يا عمران አንተ عمران ወይ انحلت ገመዷን ፈታ ተፈረጠጠች አመለጠች ናቀቱክ ግመለህ ምን ዒቃሊሃ ከችካሏ ላይ ከችካሏ ላይ ካሰርክበት ቦታ ግመለህን አመለጠች ሲለን ግዜ ትምርቱን እንዳስተላልፈልን ሆነና አለም قال على فخرجت وطهني في اثرها فانوان ተከትዬ ኮቴዋን ተከትዬ የት እንደሄደች ፍላጎት እሷ ያረገጠችውን ልፈልግ ይልኳለ። ሰውየውን እንዳጠሉት እሺ ምን አለ ደና እንዳንማርበት እንዳትሉ። አላህ ለኛ ሊተላለፍ የፈለገው ነገር ሁሉ ተላልፏል። ጌታችን የፈለገው ሁሉ ተላልፎልናል ማለት ነው። በቃ ከዛ በኋላ ፈላ አድሪ አለ አላውቅም አለ ማካነ የሆነውን ባዲ ከኔ በኋላ አለ እኔ ለግመሌ ግመሌም ፍለጋ ከወጣሁ በኋላ ያው ነው የተከሰተውን አላውቅም አለ። ምን አለ ቀስም ነው ቢነግረው ተላላችሁ አይደል? እኛም ትምህርት እንድንማርበት ነብያችን ሰለላሁ ዐለይሂ ወሰለም ኸድር ዐለይሂ ሰላም ላይ እንደዛ የኸድሩን ቂሳ በቁርአን ላይ የተጠቀሰውን ማለት ነው እሳቸው በሐዲሳቸው ሲያስተምሩን ምን አለ ሙሳ ዐለይሂ ሰላም ሰብር ባደረግንና ከሁለቱም ብዙ በተማርን አለ። እድል ሁለት ጊዜ ብቻ ይሰጠኛል ሁለት የተሰጠው ሶስት ሲሞላበት ተቋረጠ ማለት ነው። ሰብር አድርጎ ብዙ ህክማዎችን በተማርን እንደተባለው እና አሁን በዚህ ታላቅ አዲስ ውስጥ ምንድነው የምንማረው ነው ጥያቄው። አንደኛ ከዒልም በላይ ከዒልም የበለጠ ምንም ነገር እንደሌለ እንማራለን። ስለዚህ ሰዎች የሆነ ነገር ልንገራችሁ ሲሏችሁ ባክስቲ እሱን ከምትነግረኝ መጀመሪያ ብራ በድረኝ ወይ እንዲህ አይነት ነገር እንዲቀርብን ከዚህ ሐዲስ ተምረናል። ይሄው በኒተሚሞች ይሄው እውቀት የተነፈጉት በዚህ ምክንያት ነው። ነብያችን ሰለላሁ ዐለይሂ ወሰለም ይቀበሉ ልቡሽራ በሉ ሰርፕራይዝን ብስራትን ተቀበሉ ያ በኒ ተሚም የተሚም ልጆች የተሚም ጎሳዎች ሆይ ሲባሉ قالوا قد بشرتنا ابصرنا አሁን መሰጠን ነገር ካለ فاعطينا ስጠን ያሉት። እኛ እንደዚህ አይነት ውስጥ መግባት የለብንም ማለት ነው። እውቀት ከሁሉም ነገር በላይ ስለሆነ علم كمتا علما لنقبل يغبا طيب ابو استغفر كل شيء كل نغر بفيت جيتاچنا املاكاچنا الله نبر منم نغر ساينور معناته فطرت يميبال نغر ساينور املاكاچنا الله نبر ብቻውን ማለት ነው። ለምን እሱ ፈጣሪ ነው። አርሽ ኩርሲ ወላ ወሃ ወላ ቀለም ወላ ምን ሳይኖር ከሁሉ በፊት ጌታችን ነበር ነው ምንለው። በመጀመሪያ ቃል ነበር ሳይሆን አላህ ነበር ነው ምንለው። ይሄን ከሐዲሱ ተማርን ማለት ነው። ሁለተኛ ወካን አርሹሁ አለ الماء የጌታችን አርሽ በውሃ ላይ ነበር ሲል አርሽና ውሃ ከፍጥረታት ቀዳሚ ፍጥረት መሆናቸውን እንማራለን። ከፍጥረታት ቀዳሚ ፍጥረት መሆናቸውን እንማራለን። ከሁሉ በፊት ያው ከሁለቱ ማን የተፈጠረው አርሽ ነው ወይስ ውሃ የሚለው ላይ خلاف አለው። አርሽ ይቀድማል የሚሉ አሉ፣ ውሃ ይቀድማል የሚሉ አሉ። አላኩል ያህል የሚያመጣው ለውጥ የለም፣ ግን ቀዳሚ ፍጥረት እነሱ ናቸው። وكتب في اللوح المحفوظ اللوح المحفوظ لا يمصافه لوح مالك سليدا مالك المحفوظ مالك دمو يتطبق مالك نو مانم ما يتطقو مانم ما يدرسبت سليدا لوح المحفوظ طبق هنا سليدا مالك نو الله صافه وسنا ذكر كل شيء يا نغراتوچن كله هنيتا ያማስክ የሚቆም ድረስ የሚከናወኑ የዩኒቨርሱን ክስተቶች እንዳለ ጌታችን አላህ መወሰኑን እንረዳለን። ሁሉ ነገር ኦሬዲ ቀድሞ የተጻፈ የተወሰነ ነው የዛኔ ማለት ነው። ይሄንን ያስተላልፈልን ይያለ ነው ከአላህ መልእክተኛ قال على فاتاني اتين ያለ አንድ ሰው መጣና فقال علي عمران وانت عمران وان حلت ناقته ገመለህ ጠፋሽ ተጓዘች አና ዒቃሊሃ ከታሰረች በስቦታ ከቸካሉ ፈታ ፈረጠጠች ሲለኝ ከፈረጅቱ ፊአተሪሃ ወቴዋን ፋናዋን ተከትዬ ወጣሁኝ ፈላ አድሪ ማ ካነ በዕዲ ከእኔ በኋላ የሆነውን አላውቅም አለ ይላል። ይህን ሐዲስ እንማራለን ማለት ነው እንሻ አላህ። ቀጣዩ ሰፊ ሐዲስ ነው። ከሌሎች ሐዲሶች ጋራ አያይዘን እንቀራው ይሻላል ኢንሻአላህ ለቀጣዩ ሳምንት። ይሄን እዚህ ላይ ላኩም። አላህ በሰማነው ተጠቃሚ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه